على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. أدماجو تشاتشن السلام عليكم ورحمة الله وبركاته. بزارو يتينا زكي جفلاي سجارنا شيشا بتينا لا يعلون تنسنو لمجلس عند بروغرام دازجاج بتدقاقامي تطيقين نبر. በተለይም ሺሻ ማጨሱ በእውነቱ አንዳንድ ሰዎችን በጣም ስላሳሰባቸው ይህም ልማድ ከባል ወደ ሚስት እንዲሁም ከወላጆች ወደ ልጆች በውርስ መልክ እየተላለፈ መሄዱን አስታውሰውኛል። እኔም ይህን ጥቆማ በመሞከዝ ሲጃራና ሺሻ ለጤና ምን ያህል አደገኛ እንደሆነ ለማስታወስ ሞክራለሁ። አደገኛነቱም ብዙ ጊዜ ተደጋግሞ ቢነገር ማድረግ የምንችለው ሰውን ማስታወስ ብቻ ነው። ከዚያ በፊት ግን ግብጻዊው ኡስታዜ ዶክተር ዑመር ሲጃራን የሚያጨሱትንና እንዲሁም ሺሻን በግልም ሆነ ወይም በጀማዓ በአደባባይም ሆነ በየቤቱ የሚያጨሱትን ሰዎች የጠየቋቸውን አንዳንድ ኢማጂነሪ የሆኑ ጥያቄዎችን ትምህርት ይሰጥ ዘንድ ላሰማችሁ ፈልጋለሁ። ነገር ግን እነዚህ ኢማጂነሪ ጥያቄዎች በወቅቱ ኢማን ያላቸው ሰዎች ህሊና ተፈታትነው ሁሉንም ባይሆን እንኳን ብዙ ሰዎችን የማጨስን ልማድ እንዲተው አድርጓቸዋል። ሸኩም ከዚህ የሚከተለውን አሉ። ያ اخዋኒ ያ አኸዋቲ እነዚያ ሰዎች ሲጃራን በእጃቸው ይዘውት ጭሱ ቦግ ብሎ ሲቦን ሌሎቹ ደግሞ ሺሻን እየተቀባበሉ በየቤቱ ሲያጨሱ ድንገት በር ቢንኳኳና እነርሱም ሳያውቁት ቤተሰቦቻቸው በሩን ከፍተው በዚያ ጭስ በመላው ክፍል ውስጥ ድንገት ረሱል ሰለላሁ ዐለይሂ ወሰለም ብቅ ብለው ፊት ለፊታቸው ቢቆሙስ? እነዚህም ሰዎች በየቀኑ ሰላት ውስጥ ሆነው ተሸሁድ ላይ السلام عليك ايها النبي ورحمه الله وبركاته ሲሏቸው የነበሩት ነቢ ድንገት ቤታቸው ውስጥ ቢያገኙአቸውስ? ሸኹም ጥያቄያቸውን በመከተል ረሱልን የማይናፍቅና የማይወድ ሙእሚን የለምና ሲጃራውንና ሺሻውን መሬት ላይ ወርውረው ነብዩ ላይ ሊጠመጠሙ ነው ወይ? ያፋቸውንና የልብሳቸውን ሽታ ምን ሊያደርጉት ነው አሉ። ያ ረሱላህ ቀመቱ ብለው በዚያ ጭስ ውስጥ እንዲቀመጡ ሊጋብዟቸው ነው ወይስ መስኮቱንና በሩን ከፍተው ጭሱን ለማስወጣት ሊዋከቡ ነው? ይህ ካልሆነ ጭሱ እስኪወጣ ውጭ ሊያቆማቸው ነው ወይስ ወደ ጓዳ ሊመሯቸው ነው አሉ። ዶክተሩም ሌላ የጸዳት የጸዳና የተንጣለለ ክፍል ተገኘላቸው ንበል። ነብዩ ፊትም ቁጭ ብለው እየፈጸሙ ስለነበረው ነገር ምን ብለው ነው የሚያስረዱት? ይህ ተግባር የማን ሱና ነው ሊሏቸው ነው? ያ ረሱላህ አንተ ከነበሩበት ጊዜ ዘመኑ ተቀየሮ ጭስ ማጨስ እኮ ሱናውት ላይም ተጨምሯል ሊሉ ነው ወይስ ይህንን ጥፋት ሸይጣንን አከናንበው እሳቸው ወደ መጥቶበት ሲመለሱ ሲጃራውንም ሺሻውንም ማጨሱን ሊቀጥሉት ነው በማለት ይጠይቃሉ። ሼኹም በጣም ልብ በሚነካ ንግግራቸው اخዋኒ ወአኸዋቲ አሉ። ከዛ የበለጠው ግን ረብ መሐመድ ወረብ ኩል ሺ ሲጃራውንና ሺሻውን ማጨሳቸውን ብቻ ሳይሆን የሚያየው ስንት የሲጃራ ባኮ እንዳጨሳቸው የሺሻውንም ጭስ ስንት ጊዜ እንደሳባችሁት እየቆጠረው ነው አሉ። አላህ በቁርአኑ ላይ አህሳሁ አላሁ ወነሱህ ብለዋል። የአላህ ባሪያዎች የሚያደርጉትን ነገር ቆጥሮባቸው ጽፎት ሳለ እነርሱም ያቺን ቀን ዱንያ ላይ ያደረጉትን ሁሉ ረስተውታል አለ አላህ። ዶክተር ዑመርም ጥያቄያቸውን በማጠቃለል በዚያ ሩኩ እና ስጁድ ዑምራና ሐጅ ሲያምና ዘካት ዝክርና ቁርአን ተቆጥሮ በሚዛን ላይ በሚመዘንበት ታላቅ ቀን ማን ነው ከኡመት ሙሐመድ ስንት ባኮ ሲጃራ በአዱንያ ላይ እንዳጨሰ ስንት ጊዜ ሺሻ እንደሳበ ተቆጥሮ በዚያ ታላቅ ቀን እንዲነገረው የሚፈልግ በማለት ሰውን መክረው በአላህ ፍቃድ ብዙ ሰዎች በመክሩ ተጠቅመው በሚቻላቸው መጠን ከማጨስ ተቆጥበዋል። አድማጮቻችን አላህ በሱረቱ በቀራ ላይ ወላ ቱልቁ ቢአይዲኩም ኢለ ተህሉካ ወደ ጥፋት ወይም መውደም በእጃችሁ ራሳችሁን አትክተቱ ብሎ ነበር። በሲጃራና በሺሻ ውስጥ ምን እንዳለ ሰዎች ቢያውቁ ይህ ከላይ የተጠቀሰው አያ ለነፍሱን ማስጠንቀቂያ መሆኑን በተገነዘቡት ነበር። መጀመሪያ ሲጃራን ስንመለከት ሲጃራ በመጀመሪያ ጊዜ ተተክሎ የበቀለው በአሜሪካ በ17ኛው ክፍለ ዘመን ነበር። በዚያም ዘመን የቱባኮን ቅጠል በጥሩ ወረቀት እየጠቀለሉ ሲያጨሱ ቆይተው እሱን መጠቅለል አድካሚ ስለነበረ ተጠቃሚው በብዛት አልነበረም። በ1883 ጄምስ ቦንሳክ የተባለው አሜሪካዊ ቱባኮን የመጠቅለያ ማሽን ፈጥሮ አሜሪካን ቱባኮ ካምፓኒ የሚባለውን ድርጅት መስርቶ ተጠቅልሎ የተዘጋጀ ሲጃራ ሲሸጥ የአጫሹ ብዛት በአጭር ጊዜ ውስጥ መጠቀ። በ19ኛው እና በ20ኛው ክፍለ ዘመን ብዙ ድርጅቶች ተመስርተው በብዙ ሺህ የሚቆጠሩ መርዞችን እና ኬሚካሎችን እንዲሁም አጫሹን ሰው ሱሰኛ የሚያደርገውን ኒኮቲን በመጨመር በተለይም ያላደጉትን አገሮች ታርጌት አድርገው ገበያቸውን አፏፏሙት። በሲጃራ ውስጥ ወደ 4000 ኬሚካሎች አሉ። ከ4000 ኬሚካል ውስጥ 69 ኬሚካል በቀጥታ ለካንሰር በሽታ ይዳርጋል ተብሏል። ይህንንም ኬሚካሎች ምን እንደሆኑ የቱባኮ ድርጅቶች ለህብረተሰቡ አላሳወቅ ብለው በምስጢር ከያዙት በኋላ ህብረተሰቡ በ1980ዎቹ አካባቢ ድርጅቶቹን ፍርድ ቤት ወስዷቸው ሲጃራ ውስጥ ምን ኬሚካል እንደሚያስቀምጡ ይፋ እንዲያደርጉ ዘንድ አስገደዳቸው። ክብር አድማጮቻችን፣ እስቲ ሲጃራ አጫሾች ሰውነታቸው ውስጥ ምን አይነት ኬሚካሎችን እንደሚከቱ ለመስማት ጆሮዎትን ይስጡኝ። አሞኒያ የተባለው ኬሚካል ቤት ውስጥ ወለልን እንዲሁም እንደ ባኞና ቶይለትን የምናጸዳበት ኬሚካል ነው። አርሰኒክ የተባለው ደግሞ አይጦችን የምንገልበት መርዝ ነው። ቤንዚን ጎማ የሚሰራበት ኬሚካል። ካርቦን ሞኖክሳይድ ከመኪና የሚወጣው ጭስ ወይም መርዛማ ጋዝ። ካድመም የመኪና ባትሪ ውስጥ የሚገባ ኬሚካል። ኤስቶን የግድግዳ ቀለም የሚያስለቅቁበት ኬሚካል። ሜታኖል ለሮኬት የሚጠቀሙበት ቤንዚን ወይም ሮኬት ፊውል ተብሎ የሚጠራው። ዲዲቲ ተባይ ማጥፊያ መርዝ ሲሆን ይህ ተባይ ማጥፊያ መርዝ በብዙ አገር ላይ ተከልክሏል። ምክንያቱም ዲዲቲ አንድ ተባይ ላይ ተረጭቶ ተባዩ ሲሞት ይህንንም ተባይ ለምሳሌ ያህል አንድ ወፍ መታ ብትበላው ያቺ ወፍ ወዲያውኑ ትሞታለች ተብሏል። ይመልከቱ የዚህ መርዝ አስከፊነት። ነገር ግን በሲጃራቸው ውስጥ አለች። ፎርማልዲሃይድ ደግሞ በላብራቶሪ ውስጥ ለጥናት የቀረቡ የሞቱ እንስሳዎች እንዳይገሙ ተብሎ የሚረጭ ኬሚካል ነው። እንደዚህ ያለ ዝርዝሩን በብዙ ገጽ ላይ ይቀጥላል። ሲጃራ ውስጥ 4000 ኬሚካሎች ይገኛሉ ማለታችንን አይርሱት። አድማጮቻችን፣ በዓለማችን ላይ 6 ሚሊዮን ሰው በሲጃራ ማጨስ ሰበብ ብቻ በየዓመቱ ይሞታል። 6 ሚሊዮን ሰው። በአሜሪካ ደግሞ ከማጨስ ጋር በተዛመደ በሽታ በድድና በምላስ በአፍ በጎሮሮና በሳምባ ካንሰር እንዲሁም ከማጨስ ጋር በተያያዘ የልብ በሽታና ስትሮክ ወደ 44,000 ሰው በየዓመቱ ይሞታል ተብሏል። አሜሪካ ውስጥ ብቻ 44,000 ሰው በየዓመቱ ይሞታል። በሌላው በኩል ደግሞ ማንኛውም ወላጅ የልጆቹን ሀቅ መጠበቅ አለበት። አንድ ወንድ ወይም ሴት የልጃቸውን ሀቅ የሚጠብቁት የትዳር ሸሪካቸውን ሲመርጡ አላህን የሚፈሩና እንዲሁም ይህ ለትዳር የመረጡ ሰው በማንኛውም አይነት ሱስ አለመጠመዳቸውን፣ ለጤና ጠንቅ የሚሆኑትን ነገሮችንም አለመውሰዳቸውን በማረጋገጥ ነው። አንድ ሴት እርጉዝ ሆና ሲጃራም ሆነ ሺሻ ካጨሰች ወይም ሌላ ሰው አጠገቧ ሆኖ ቢያጨስ ፓሲቭ ስሞኪንግ ተብሎ የሚጠራው ማለት ነው። በሆድ ውስጥ ያለው ያንን ትንሽ ምስኪን ቤቢ ከላይ የጠቀስነውን ኬሚካሎች ሲስተም ውስጥ በማስገባት የቤቢውን ጤንነት ያውቁታል። አዘ ሪዛልት ሚስካሬጅ ወይም ጽንሱን ሊያስወርድ ይችላል። አላህ እድሜ ከተበለት ከሆነም ልጁ ሲወለድም በጣም ዝቅተኛ የቤቢ ክብደት ይኖረዋል። የልጁን ሳምባ ያውቅና ለአስማ በሽታም ይዳርገዋል። እንዲሁም ልጁ ካለ ጊዜው መወለድን ወይም ፕሪማቹር በርዝ የሚባለውን ሊያስከትል ይችላል። ይህ ጭስ ቤቢው በእናቱ ሆድ ውስጥ እያለ ድንገት እድገቱን ወዳልጨረሰው አንጎሉ ቢገባ ይህ ኬሚካል ድንገት እድገቱን ወዳልጨረሰው አንጎሉ ቢገባ ልጁ ሲወለድ አእምሮ ላይ ከጥቃቅን እስከ ትላልቅ ተጽዕኖ በወደፊት እድገቱ ላይ እንደሚኖረው ተደርሶበታል። ወደ ሺሻ ደግሞ ስንሸጋገር የሺሻ ጉዳት ከሲጃራ በብዙ እጥፍ የከፋ እንደሆነ ተነግሯል። በወርልድ ሄልዝ ኦርጋናይዜሽን አማካይነት በተደረገው ሪሰርች ወይም ጥናት አንድ ሰው ለአንድ ሰዓት ያህል ተቀምጦ ሺሻ ቢያጨስ የሚያገኘው የኬሚካል መጠን ከአንድ መቶ እስከ ሁለት መቶ ሲጃራዎችን ካጨሰ ሰው ጋር እንደሚስተካከል ተደርሶበታል። ዶክተር ካሊድ አኒስ የኤምቲኤች ቸርማን ከማንቸስተር ሆኖ ሲናገሩ ሺሻ ከሲጃራ ጉዳት በጣም የቀለለ ነው የሚለው የተሳሳተ አመለካከትና ኬሚካሉን በውሃ ውስጥ ጠብቶ የሚያልፍ ነው የሚለው አስተሳሰብ የተሳሳተ ለመሆኑ በብዙ የላብራቶሪ ጥናቶች ላይ ተረጋግጠዋል አሉ። እንዲያውም በሺሻ ውስጥ ያለውን ኬሚካል ለመሸፈን ወይም ለመደበቅ ተብሎ በጥሩ ሄርባል ፍሌቨር ተዘጋጅተው እንደሚቀርቡም ጠቁመዋል። የሺሻ ሱሰኛ ለማድረግም ተብሎ ሲጃራ ውስጥ የሚገኘውን አይነት ኒኮቲን እንደሚጨምሩበት የብዙ ጥናቶች ውጤቶች አመልክተዋል። ሺሻ ከጊዜ በኋላ ለሳምባ ካንሰር እንዲሁም በኩላሊት ውስጥ ያሉትን የደም ስሮች በቀስታ ስለሚያጠፋ ወደ በኋላ ላይ ኩላሊት ስራውን የሚያቆምበት ደረጃ ይደርሳል ተብሏል። የሚገርመው ነገር ሺሻ ውስጥ ካለው ኬሚካል በፊት ሺሻ አጫሹ ሰው መጀመሪያ ወደ ሲስተሙ የሚያስገባው እሳት ሲነካ ወደ መርዝነት የሚቀየረውን የአሉሚኒየም ወይም የጋዝ ጢር ጭስ ነው። በመጨረሻም እዚህ ላይ የሕክምና ባለሙያዎች የሚያስጠነቅቁት ነገር ቢኖር በሺሻ ማጨሻ ውሃና ፓይፕ ውስጥ በቀላሉ ቲቢን የሚያስይዙ ባክቴሪያዎችን ስለሚፈጥሩ ይህ ባክቴሪያ ራስ ውስጥ ወይም ኩላሊት ውስጥ ከገባ ከሲስተሙ ውስጥም ለማውጣት ቀላል እንደማይሆንና ለህይወቱም እንደሚያሰጋ አሳስበዋል። የዛሬውን የጤና ፕሮግራም ከማብቃቴ በፊት ይህን ፕሮግራም ያዳመጣችሁ ክቡር አድማጮቻችን ሲጃራንና ሺሻን የሚያጨሱትን ውድ ወንድሞቻችን እና እህቶቻችንን ቀስ ብላችሁ ይህን መልእክት ያዳምጡ ዘንድ እንድትተባበሩ በአላህ ስም እጠይቃችኋለሁ። የእነርሱም ይህን ነገር ማቆም ከፍተኛ የጋራ ደስታን እንደሚሰጠን በመተማመን ነው። ስላዳመጣችሁን አመሰግናለሁ። በሌላ የጤና ዝግጅት እስክንገናኝ ፊ አማንላህ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። እንከታተላለን በዚህ ደርስ ውስጥ ኢንሻአላህ ከነብዩ አደም ጀምረን እስከ ነብዩላህ ኢሳ ድረስ የነበሩትን ያላህ መልእክተኞችን በቅደም ተከተል እናያለን ከዚያ الله قال كذيه درس بمكتل سيرة الأطرى ويمي نبيات شنين صلى الله عليه وسلم تاريكم بتلكتنا لن يهم درس بتكتاتا يسلم التلالف يبروغرام ملو تتقامي لمهون كلن كفلو سيقوى رطن لكتاتلون تيكالن بتجمارين يهم درس يتزقات جوب عبزانيو كقرآن يتوسدوتن آياوش بمتكس عندهم قصصنا انبياء تبلو كمتروا ابن كثير كتابوچ بموسد بعزانيو دغمو سيدنا ابن عباس رضي الله عنه يزغبوتن حديثوچنا يصحيح المسلمنا البخاري حديث تمتانيوچن بممركزنو الله الاكاچو نبياتوچ بذات 124000 سيدرسو يرسولوچ قطر دغمو ወደ 300 እንደምትጠጋ ተገልጾልናል ከነዚህም ውስጥ አላህ በቁርአኑ ላይ ወደ 25 ነብያቶችንና ረሱሎችን አስተርሷቸዋል ለዚህም አላህ በሱረቱል ጋፊር ውስጥ ከዚህ የሚከተለውን ጠቅሷል ወለቀድ አርሰልና ረሱላን ምን ቀብልክ ያ ሙሐመድ ካንተ በፊት መልእክተኞችን ልከን ነበር منهم من قصصنا عليك ومنهم من لم نقصص عليك كنزيم وست تاريكاتشون ينقرنها اللو يالنقرنهم مع اللو بني لابكون يوم الكيامة كان هم النبياتوش أمتاتشون زو الله زندي كربا اللو كنزيم النبياتوش وست سوسووشن بيتشا اندى عند أمت يزو الله زندي كربا اللو اندياهم ከዚህ በሚያንስ ሁኔታ አንዳንዶቹ ነብያቶች ሁለት ሰዎችን ብቻ ወይም አንድ ሰው ብቻ ይዘው አላህ ፊት የሚቀርባሉ። ማንም ተከታይ ሳይኖራቸው ለብቻቸው የሚቀርቡ ነብያቶች አሉ። ከላይ እንደተጠቀሰው አላህ 25 ወሶሎችና አንቢያዎች በቁርአን ውስጥ ተቀሰልናል። ከነዚህም ውስጥ 18ቱን በአንድ ሱራ ውስጥ በአንድ ቦታ ላይ እንዴት እንደተጠቀሳቸው استي عبرن النسمع أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء ربك حكيم عليم ووهبنا له إسحاق ويعقوب كلا هدينا ونوحا هدينا من قبل ومن ذريته داود وسليمان وأيوب ويوسف وموسى وهارون وكذلك نجزي المحسنين وزكريا ويحيى وعيسى وإلياس كل من الصالحين وإسماعيل واليسع ويونس ولوطا وكلا فضلنا على العالمين كلا عند سمانا 18 النبياتና رسولዎችን الله በእንደዚህ አይነት ሁኔታ ስማቸውን ዘርዝሯል የተቀሩትን ደግሞ 7ቱን ነብያቶችና رسولዎች በሌላ ሱራዎችና አያቶች ላይ ዘርዝሯቸዋል ለመሆኑ الله سبحانه وتعالى ከኛ በፊት ስለነበሩ ሰዎች ታሪክና የነብያቶችን ቅሳ ለምን ቁርአን ውስጥ አሰፈረልን ይህን ጥያቄ ሶስት ምክንያቶችን በመስጠት ለመመለስ እንሞክራለን። የመጀመሪያው ምክንያት አላህ ሱብሃነሁ ወተዓላ በሱረቱ ሁድ ውስጥ እንደጠቀሰው ወኩንነቁሱ አለይከ ሚን አንባኢ الرسل ما نثبت به فؤادك يا محمد እኛ የረሱሎችን ዜና የምንተርክልህ ወይም የምንነግርህ ለብህም እናረጋጋበት ነው አለ። በሌላ አባባል ያ ሙሐመድ ካንተ በፊት ስለነበሩት ነብያቶች ዜና የምንነግርህ ከነርሱ ትምህርት እንድትወስድና ወደ አላህ ዳዕዋ ስታደርግ እንቢታቸውን አይተህ ልብህ እንዳይከፋው ነው። በሌላ አያ ላይ ደግሞ فإن كذبوك فقد كذب رسل من قبلك يا محمد أنت إذا متاهم ملكت حستنا بلو أنت بياس واشو كأنت بفيت لمتوت النبياتوك يزيان يا حل بلوان بمالت الله نبياتشن عليه الصلاة والسلام ببزو آياتوش لا يمعبر تاتشاك على سطواتشوان يهولتن يومك نعدك مو إنيا يا نبي محمد صلى الله عليه وسلم تكتاوش ካለፉት ሰዎች ታሪክ ብዙ እንድንማርና እነርሱ የገቡበት ጥፋት ውስጥ እኛም እንዳንገባ ነው። አላህ በሱረቱ አራፍ ውስጥ እንደገለጸው ፈቅሱስ ልቀሰሰ ለአለሁም የተፈከሩን ያ ሙሐመድ የነገርንህን ታሪኮች ኡመትህ እንዲገነዘቡት ንገራቸው። ከኡመትህ በፊት የነበሩ ሰዎች የአላህ መልእክተኞች ሲመጡላቸው ባመጡትም መልእክትና አያዎች ሲያስዋሹ ምን ቅጣት እንደወረደባቸው ትምህርት ይሆናቸው ዘንድ ታሪካቸውን ንገራቸው አለ። ሶስተኛው ምክንያት ደግሞ ዳዕዋ ስናደርግ ነቢያቶችን እንደ ቁድዋ ወይም አርአያነት እንድንወስዳቸውና ፈለጋቸውን እንድንከተል ነው። አላህ ሱብሓነሁ ወተዓላ በሱረቱ ዩሱፍ እንደተጠቀሰው لقد كان في قصصهم عبرة بأرقتهم بتاركات شوست إني قسمت مرتال لبيت على وليلا آيات أقمو أولئك الذين هدى الله فبهداه مقتده إن الزيام نبياتوش الله هداية يسطات شونا الله يمرات شونا شو يا محمد من قدات شون انتكتل على كالله ملكت عمدت نبي وين رسول ይህንን መልእክት ደግሞ ይዞ ዳዕዋ የሚያደርግ ሰው ከፍተኛ ችግርና አዛ ይገጥማል። አላህ በሱረቱ ሉቅማን እንደገለጸው ሉቅማን ልጁን ሲመክረው ያ በኒ አቂም ሰላተ ወአምር ቢልማዕሩፍ ወንሃ አኒል ሙንከር ወስብር አላ ማ አሳበከ ልጄ ሆይ ሰላትን ቋሚ አድርገህ ያዛት በጥሩ ነገር እዘዝ መጥፎ ነገርም ከልክል ለሚደርስብህም አዛ ታገስ አለ። ዑለማዎች ይህን አያ ሲፈስሩልን አላህ አልአምር ቢልማዕሩፍ ወነህይ አኒል ሙንከር አላህ ከሰብር ጋር ያያያዘበት ምክንያት በዳዕዋ ስራ ላይ አዛና ችግር ስለሚበዛበት ነው አሉ። በዚህ ጊዜ አንድ አርአያ መውሰድ እንደ አርአያ መውሰድ ያለብን እነዚያ ሰብር ያደረጉት ሩስሎችና ነብያቶችን ነው። ሌላው ማየት ያለብን ነገር ቁርአን በነብያቶችና ባለፉት ሰዎች ታሪክ የተመላ ነው። አንድ ሰው ቀሰሱል አንቢያ ያልተማረ እንደሆነ ከቁርአን አብዛኛውን ክፍል አምልጦታል ማለት ይቻላል። ስለዚህ አንድ ሰው ቁርአን ሲቀራ እየገባውና እየተገነዘመ ቢቀራ የተመረጠለት ነው። የነቢያቶችን ታሪክ ከመጀመራችን በፊት ከመጀመሪያው ከሰማይና ከምድር መፈጠር በፊት ከሁሉም በፊት ወደ ነበረው ከሁሉም በኋላ ወደሚቀረው አላህ ሱብሓነሁ ወተዓላ ለምራቹ ምንም ነገር ከመፍጠሩ በፊት አላህ የት ነበር? ኢማም አህመድ እንደዘገቡት አቢ ሩዘይን አልኡቀይሊ ነቢያችን ان عليه الصلاه والسلام كذي يمكتلون طيقوا اين كان ربنا تبارك وتعالى قبل ان يخلق السماوات والارض سماينا مريتن سايفطر بفيت الله يتنبر بلو طيقوا رسول عليه الصلاه والسلام سملسوا كان في عماء قالوا من النجل لا انبرم عندهم جلما نبر قالوا كان في فراغ ما فوقه هواء وما تحته هواء كلاي بعدو نبر كتاچو بعدو نبر چلما من النجر على نبر ثم خلق العرش على الماء كزيام الله عرشون زفانون وهلا فطر بلو منسو بليلا بكم الله بسوره الهود استندجلصو وهو الذي خلق السماوات والأرض في ستة أيام وكان عرشه على الماء السنة سماعنا مدرن بسدسك أن مستفترو زفانون ውሃ ላይ ነበረ አለ። ታዲያ ከአርሹ ቀጥሎ አላህ የፈጠረው ምን ነበረ? رواه امام احمد والترمذي من حديث عباده بن صامت عن النبي صلى الله عليه وسلم قال ان اول ما خلق الله القلم ثم قال اكتب فجرى بما هو كائن الى يوم القيامه الله مجمر يفطروا بئرنا قالوا كذام بئرن صاحب له سيعزه الله እስከ መልቂያማ ቀን ድረስ የሚደርሰው ነገር በሙሉ መጻፍ ጀመረ። በአብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ሐዲስ ውስጥ ደግሞ يقول النبي صلى الله عليه وسلم كتب الله مقادير الخلائق قبل ان يخلق السماوات والارض ب 50000 سنه الله سماءنا مدرن كمفطروا بفيت يفطر عالم قدر ከ50 ሺህ ዓመት በፊት ጻፈው አሉ። ወአርሹሁ አለልማ ከዚያ ማስከተለው ዙፋኑ ውሃ ላይ ነበር አሉ። እንግዲህ የዚህን ሶስት ነገሮች ማለትም አርሽን በእረን ሰማይንና ምድርን አላህ በየተራ በተርቲብ መፍጠሩን የሚያሳየን ሐዲስ ኢማሙ ቡኻሪ ላይ የተዘገበ ነው። አን ዑምራን ኢብኑ ሁሰይን ቃለ አህሉ የመን قال اهل اليمن لرسول الله صلى الله عليه وسلم جئناك لنتفقه في الدين ولنسالك عن اول هذا الامر عمران ابن حسين كيمن لو كانوا متوا نبره كذام اندي بلاو طيقوا نبره رسول عليه الصلاه والسلام ስለ ዲናችን ምንማር መተናል? ስለ ፈጣሪያችንና መጀመሪያ አላህ ስለፈጠረው ነገር ልንጠይቅህ መተናል አሉ። ረሱል አለይሂ ሰላቱ ወሰለም ሲመልሱላቸው ካንአላህ ወለም ይኩን ሸይኡን ቀብላ ረሱል አለይሂ ሰላቱ ወሰለም ሲመልሱላቸው አላህ ድሮም ከሁሉም ነገር በፊት ነበር፣ ከርሱ በፊትም ምንም ነገር አልነበረም አሉ። ወካና አርሹሁ አለልማ አርሹም ውሃ ላይ ነበረ። ወከተበ ፊ ዚክሪ ኩል ሸይ ስለ ሁሉም ነገር ፊ ለውሂን ማህፉዝ ላይ ጻፈ። ثመ ኸለቀ ሰማዋት ወልአርድ ቀጥሎም ሰማይንና መሬትን ፈጠረ አሉ። አላህ ሰማይንና መሬትን ከፈጠረ በኋላ ከዚያም ቀጥሎ በየተራ በምድርና በሰማይ ላይ ምን እንደፈጠረ እስቲ አብረን እንመልከት። امام احمد النا صحيح المسلم اندزغبوت ان ابي هريره قال اخذ الرسول صلى الله عليه وسلم بيدي فقال ابي هريره رسول الله صلى الله عليه وسلم اجني زوت كذه يمكتلون علون يالو خلق الله عز وجل التربه يوم السبت الله قدامين كان عفرن فطر قالوا وخلق فيها الجبال يوم الاحد ተራራ እሁድ ቀን ፈጠረ። وخلق الشجر يوم الاثنين ዛፎችን ሰኞ ቀን ፈጠረ አሉ። وخلق المكروه يوم الثلاثاء መጥፎ ነገሮችን እንደ ጀርሞችንና በሽታን የመሳሰሉትን አስከፊ ነገሮች ማክሰኞ ቀን ፈጠረ። وخلق النور يوم الاربعاء ብርሃንን ሮብ ቀን ፈጠረ። وبث فيها الدواب يوم الخميس انسسان دقمو خميس قم دولا أسفر وخلق آدم عليه السلام بعد الأسر من يوم الجمعة يمجرشان فطور بمجرشان ساعت آدم عليه السلام جمعة كان تأسر ساعت جمرو اسكمشت بالله جزو استفتر علو بمجرشان لزاري من نايو دقمو يملائكان الناج በመጨረሻም ለዛሬ የምናየው የመላእክታንና ጅንና አፈጣጠር በሚመለከት ነው። ወአን አይሻ ረዲየላሁ ዐንሃ አንነ ረሱላላህ ሰለላሁ ዐለይሂ ወሰለም قال خلقت الملائكه من النور ملائكاوች ከኑር ነው የተፈጠሩት። وخلق الجان من مارج من نار ጅኖች ደግሞ የተፈጠሩት ከእሳት ጠረፍ ነው የተፈጠሩት አሉ። وخلق آدم مما وصف لكم آدم دقمو كتجلس اللاتشو نقرنو يتفترو مالتم كأفر ረዋሁ ሙስሊም። አንዳንድ ሰዎች እብሊስ መላኢካ ነበር ብለው በመሳሳት ይናገራሉ። ሐሰን አልበስሪ ረዲየላሁ አንሁ እብሊስ ለአንድ አፍታ እንኳን መላኢካ አልነበረም ብለው አስተባብለዋል። አላህ ስብሓነሁ ወተዓላ በሱረቱል ካህፍ ውስጥ እንደጠቀሰው ወኢዝ ቁልና ልልመላኢከት እስጅዱ ሊአደመ ፈሰጀዱ ኢላ እብሊሰ ካነ ሚነ ልጅን። ለመላኢካዎች ለአደም ስገዱ ባልናቸው ጊዜ ሁሉም መላኢካዎች ሰገዱ ከእብሊስ በስተቀር፣ እርሱም ከጅኖች አንዱ ነበረ። ኢንሻአላህ የዛሬውን ትምህርታችንን በዚህ እናበቃለን። ከዛ በፊት ክቡር አድማጮቻችን፣ በየደርሱ መጨረሻ ላይ ለአድማጮች አንድ የመወዳደሪያ ጥያቄ እናቀርባለን። የዛሬውን ጥያቄ እንደሚከተለው ይሆናል። አደም አለይሂ ሰላም ነቢይ ነው ወይስ ረሱል ነው? በረሱልና በነቢይስ መሀል ምን ልዩነት አለ? እደግመዋለሁ። አደም አለይሂ ሰላም ነቢይ ነው ወይስ ረሱል ነው? በረሱልና በነቢይስ መሀል ምን ልዩነት አለ? ይህን መልሳችሁን በአሊፍ ራዲዮ ፌስቡክ ላይ መመለስ ይችላሉ። አሸናፊውንም በመጪው ፕሮግራም ላይ እናስታውቃለን። በመጪው ፕሮግራም እስክንገናኝ ወሰላሙ አሌይኩም ወረሕመቱላሂ ወበረካቱ። سلام عليك يا حبيب سلام عليك صلوات الله عليك ود أدمعنا فجرا جئت بعد العصر يسرا ربنا أعلاك قدرا يا إمام الأنبياء أنت في الوجدان حي أنت للعينين ضي أنت عند الحاضرين أنت هادي وصفي يا حبيبي يا محمد يا نبي سلام عليك يا رسول سلام عليك يا حبيب سلام عليك صلوات الله عليك. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على الله عليه وسلم اما بعد يتكبراتو ادماچوچاچن السلام عليكم ورحمه الله وبركاته سله نبياتوش تاريك يجمرنون تمرتاچنن بمكتل زاري بكفل حلتوس الله سبحانه وتعالى ادم عليه السلام انديت اندفطره يا ابليس ادم لا تنكل مسراتننا يا مجمرياو معصيا وين خطيات نملكتالن ከዚያም ስለ ሩህ አፈጣጠር ትንሽ በማየት ደርሳችንን ለዛሬ እናበቃለን። የዛሬው ደርስ ከክፍል አንድ ጋር ስለተያያዘ ክፍል አንድን ያልተከታተሉ ከሆነ መጀመሪያ እሱን እንዲያዳምጡ እናስታውሳለን። ይህንን ማድረግ የሚችሉት ከላይ አሊፍ ሬዲዮ የምትለዋን በመጫን ያለፉትን ፕሮግራሞች መምረጥ ይችላሉ። በመጀመሪያም አላህ አደምን ከመፍጠሩ በፊት ለመላኢካዎች የሚከተለውን ዜና አሰማቸው። وإذ قال ربك للملائكة إني جاعل في الأرض خليفة يا محمد جيت أهل ملائكة وشم مرر لا ينين وكيل لاسك أمتنا وإلا نورنا وبالا تشوكزين قالوا أتجعل فيها من يفسد فيها ويسفك الدماء ملائكة وشم لا الله سملسوا مريتا فساد يمين ولنا ደምን በምድር ላይ የሚያፈሱትን ፍጡራ እንድትኖርበት ነው ወይ ብለው ጠየቁ። ወናሕኑ ኑሰቢሑ ቢሐምድከ ወኑቀድሱ ለክ፣ እኛ አንተን እኮ ከማመስገን ጋር ተስቢህ እያደረግንና እየቀደስንህ ነው አሉ። ቃለ ኢኒ አዕለሙ ማ ላ ተዕለሙን፣ አላህም እኔ የማታውቁትን ነገር አውቃለሁ አላቸው። ይህንንም የመላእካዎችን መልስ የሰማ ሰው መላእካዎቹ አላህን ነን ይህን መጠየቅ አስፈለጋቸው በማለት ሊያስብ ይችላል። የሰው ልጅስ መሬት ላይ ፈሳድ ወይም ጥፋትን እንደሚሞላና ደምን እንደሚያፈስ መላእካዎቹ ምን አሳወቃቸው ብሎ ሊጠይቅ ይችላል። ቁርአን ፈሳሪዎችና ታሪክ ተናጋሪዎች ይህን አስመልክቶ ሲናገሩ መላእካዎቹ ጥያቄ የተቃውሞ ወይም የአመፅ ሳይሆን መረጃ በመፈለግ ብቻ ነው አሉ። የሰው ልጅ ምድርን በጥፋት ያበላሻታል ብለው የተናገሩት ደግሞ አደም ከመፈጠሩ ከሁለት ሺህ ዓመት በፊት አላህ ስብሓነሁ ወተዓላ ጅኖችን ምድር ላይ አኖሮ ነበር። እነርሱም ምድርን ፈሳድ ሞልተውባት እርስ በርስ በመገዳደል ደም ተፋሰሱ። ፈሳዱም ሲያበዙት አላህ መላኢካዎችን ልኮባቸው መላኢኮቹን ከባድ ጦርነት ገጥመዋቸው ከምድር ወደ ትልቅ ውቅያኖስ አባረሯቸው። እስከ ዛሬም ድረስ የኢብሊስ አርሽ የሚገኘው ውቅያኖስ ላይ እንደሆነ ተገልጾልናል። የሚገርመው ነገር አዋቂና ቀልጣፋ የተባሉት ጅኖች አቅላቸውን ወይም አስተሳሰባቸው ሲመዘን ከአራት ዓመት ሕፃን ልጅ አቅል ጋር እንደሚስተካከል ነቢያችን አለይሂ ሰላቱ ወሰላም ነግረውናል። ወደ አደም አፈጣጠር ታሪክ ስንመለስ አቢ ሙሳ አልአሽዓሪ የዘገቡትን ሐዲስ ስናይ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም እነ አላህ ኸለቀ አደም ምን ቀብደትን ቀበደሃ ምን ጀሚዕል አርድ። አላህ አደምን የፈጠረው ከሁሉም የመሬት ክፍል እፍስ አድርጎ ባነሳ አፈር ነው። እዚህ ላይ የመሬት ክፍል ስንል ጥቁር አፈር፣ ነጭና ወይም ቀይ አፈር ማለታችን ነው። በሌላ ሪዋያ ወይም የሐዲስ ዘገባ ደግሞ መላኢካዎቹ ናቸው አፈሩን አፍሰው ለአላህ ያቀረቡለት ተብሏል። ሐዲሳችንም በመቀጠል ፈጃአ በኑ አደም አላ ቀደር አልአርድ፣ የአደም ልጆች የመጡትም ወይም የተፈጠሩት በታፈሰው የአፈር አይነት ነው። ፈጃአ ምንሁም አልአሕመረ ወልአብየደ ወልአስወድ፣ ከነሱ ውስጥ ቀይ፣ ነጭ፣ ጥቁር ሰው ተፈጠረ። ወጃአ ምንሁም አልሳሕለ ወልሐዘን፣ ከዚያም ውስጥ ደግሞ ቀለል ያለ ሰውና አስቸጋሪ ሰው ተፈጠረ። ወልከቢሰ ወጠይብ፣ እንዲሁም ጥሩ ሰውና መጥፎ ሰው ተፈጠረ። ረዋሁ ትርሚዚ። መጀመሪያ አላህ ያንን አፈር በማርጠብ ጭቃ እንዲሆን አደረገው። ከዚያም ቅርጽ ለማውጣት የሚያመች አይነት ጠፈፍ ያለ ጭቃ ሲሆን፣ በዚህ ጊዜ አላህ በእጆቹ የአደምን ቅርጽ ሰራ። ይህንንም አስመልክቶ አላህ ሱረቱ ሷድ ውስጥ የሚከተለውን ብሏል። ያ ኢብሊሱ ማ መናዕከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ ያ ኢብሊስ በእጄ ለፈጠርኩት ፍጡር ስጁድ አድርግ ብለህ ስጁድ ከማድረግ ምን ከለከለህ? በማለት አላህ አደምን በእጁ እንደፈጠረው በዚህ አያት ውስጥ ጠቀሰልን። በሌላ አያ ደግሞ አላህ እኛን የአደም ልጆችን ሲወቅሰን ያ አዩሀ ልኢንሳኑ ማ ገረከ ቢረቢከ ልከሪም፣ አንተ ሰው ሆይ በቸሩ ጌታህ ላይ ምን አሳሳተህ? አለዚ ኸለቀከ ፈሰዋከ ፈአደለክ፣ በዚያ በፈጠረህ አካልህን ሙሉ አድርጎ ባስተካከለ። ፊ አይ ሱረትን ማሻ ረከበክ፣ በማንኛውም ባሻው ቅርጽ በገጣጠመ በማለት ሱብሓነሁ ወተዓላ እንዴት እንደፈጠረን አስታወሰን። ከዚያም አላህ የአደምን ቅርጽ ሰርቶ ሲያበቃ ለአርባ ቀንና ሌሊት ያህል ባለበት ተወው። መላኢካዎችና እብሊስም አይተውት ከግዙፍነቱ የተነሳ ደነገጡ። እዚህ ላይ ማስታወስ የምንፈልገው የአደም ቁመት 40 ሜትር ሲሆን ስፋቱ ደግሞ 7 ሜትር ነበር። ሱብሓነላህ፣ ምን ያህል ግዙፍ እንደሆነ መገንዘብ እንችላለን። ረሱል አለይሂ ሰላቱ ወሰላም ሙእሚኖች ጀነት የሚገቡት በአደም ቁመትና ስፋት ነው አሉ። አላህ የዛ ሰው ይበለን። አላህ አደምን ሩህ ሳይነፋበት መሬት ላይ እንደተወው እብሊስም መጥቶ አደምን በእግሩ እየመታው መመራመር ጀመረ። የአደምም ሰውነት እንደ እንስራ ወይም ቅል የሚያስተጋባ ድምፅ ያሰማ ነበረ። ምክንያቱም ከጭቃ የተፈጠረ ስለነበር ኢብሊስም ከመደንገጥ ወደ መገረም ተላልፎ ሊአምሪና ኹልቅት ለሆነ ነገር ነው የተፈጠርከው እያለ ሰርክል እየዞረ ይቃኘውና ይገረም ነበር። ጥላቻውና ቅናቱን በየቀኑ እየበዛ መጣ። እንዲያም ከተንኮሉ የተነሳ ባደን አፍ ገብቶ በሰገራ መውጫው እየወጣ የመካነ ፍጡር ነው አትፍሩት፣ እኔ ብታዘዝ በቀላሉ አጠፋዋለሁ፣ እኔም ብታዘዘው ብገደድ ግን አልታዘዘውም አምጽበታለሁ እያለ መላኢካዎች ፊት ይፎክር ጀመር። አላህ አደም ላይ ሩህ ነፍቶበት አይኑን ሲከፈት አደም የጀነትን ፍራፍሬ አይቶ ተገረመ። ሩሁ ወደ አፍንጫው ሲደርስ አስነጠሰው። መላኢካዎቹም አልሐምዱሊላህ በላሉት። አደምም አልሐምዱሊላህ ባለ ጊዜ አላህ ደግሞ ራሒመከ ረቡክ አለው፣ የጌታህ ራሕመት ይውረድብህ አለው። ቀጥሎም አደም የተነፋበት ሩህ ወደ እምብርቱ ሲደርስ አደም ራበውና ገና ሩሁ እጅና እግሩ ሳይደርስ የጀነትን ፍራፍሬ ለመብላት ተወራጨ። በዚህ የተነሳ አላህ በቁርአኑ ኹለቀ ልኢንሳን ምን አጀል፣ የሰው ልጅ የተፈጠረው ችኩል ሆኖ ነው አለ። አደምም የተነፋበት ሩህ ሁሉም ሰውነት ውስጥ ገብቶ እንደተዳረሰ ተነስቶ ቆመ። አላህ መላኢካዎችንና እብሊስን ስገዱለት ብሎ አዘዛቸው። መላኢካዎቹ ሁሉ ሰገዱለት። እብሊስ አደም ላይ ከመጠን በላይ ስለኮራበት አልሰግድለትም በማለት አመፀ። አላህ ሱብሓነሁ ወተዓላ በእርሱና በእብሊስ መሃል የተደረገውን ንግግር በሱረቱል አዕራፍ ውስጥ በዚህ አይነት ሁኔታ ገልጾልናል። ولقد خلقناكم ثم صورناكم ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين قال ما منعك ألا تسجد إذ أمرتك قال أنا خير منه خلقتني من نار وخلقته من طين قال فاهبط منها فما يكون لك أن تتكبر فيها فاخرج إنك من الصاغرين قال أنظرني إلى يوم يبعثون قال إنك من المنظرين قال فبما أغويتني لأقعدن لهم صراطك المستقيم ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين قال اخرج منها مذءوما مدحورا لمن تبعك منهم لأملأن جهنم منكم أجمعين ولقد خلقناكم ثم صورناكم برغتن فطرناچو كزيام كادم جربا زورياچون ابازانو ثم قلنا للملائكه اسجدوا لادم فسجدوا الا ابليس لم يكن من الساجدين للملائكه لادم سجدولت بنن سناس ሁሉም መላእክት ሰገዱለት ከኢብሊስ በስተቀር ከሰጋዶቹ አንዱ አልነበረም። قال ما منعك الا تسجد اذ امرتك اللهم يا ابليس سجد بي بعزم من مسجد كلكله بلو طيقه قال انا خير منه خلقتني من نار وخلقته من طين ابليس اني كادم يتشالكني እኔን ከእሳት ፈጠርከኝ አደምን ግን ከጭቃ ነው የፈጠርከው በማለት ኩራቱን አወጀ። አላህም قال فاحبط منها فما يكون لك ان تتكبر فيها فاخرج انك من الصابرين. اللهم يا ابليس انت جنت وسط هنا اندتكورا سلما يفقد الله عنسه تورده وطاع له. قال انظرني الى يوم يبعثون. ابليسم يوم القيامة كندرس اقوين اتقدلين وين اتطفاين له. قال انك من المنظرين. اللهم يتأيكو تسطهال اسك يوم القيامة كندرس كميكويوت عندونه علو. قال فبما أغويني لأقعدن لهم صراطك المستقيم. إبليسم لالله سملس ابن عباس عند فسروت انين اندات امن كن كسوليج لسوليج قطتن يوم انجل يتكمجي كمنجد اسوطا شوالا والا. ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم. فكراونهم بمكتل كفل فتاتشو كجرباتشو ككأنياتشو ناكقراتشو إيمتاه وسوساتشو الله على. ولا تجد أكثرهم شاكرين. كالنسو مست أبزان يوچوسي أمسقنوه أتاقنياتشو مالا. اللهم سفر دبت. قال اخرج منها مذؤوما مدخورا. كجنة استوضع تواردهم تبارحا الالو. لمن تبعك منهم لأمل أن جهنم منكم أجمعين. أنت لنا أنت لتكتلهم بملو جهنم أملا بتالو. بزيانة نتا لمجمرا جزي إبليس معصية أدرك. بزين يتنسى يمأسيا من نشو تكبرنا وين كراتنا ومن يوم مأسيا من نشو تكبرنا بلو ولما وشيقو سلنا. الله آدم من هيدنا ملائكة وشن السلام عليكم بلا شوالة. آدم لملائكة وشو السلام عليكم سلا شو ملائكة وشو وعليكم السلام ورحمة الله وبركاته بلو سلامتهم بلسوا. اللهم يا آدم يه يزرياتشو سلامتان وبمدر لا يعلم. انجدي يا آدم زرياتشو سلامتا السلام عليكم ومالتنا. بنقراتش الله آدم تفتعو اسكرموت درس كالم من وحي دايركت لك الله قار بعربية قوانقوة يا رب يا ورا نبرا إنا يا آدم قوانقوة عربية نبرا. أهون ودى عالم الأرواح سنهيد يا روح عالم سنهيد الله روح سفتر بتقبب يا آدم جربا بك أن يجوب ما بس بيتشا يا آدم اللي جوج اسكيوم القيامك اندرس من ولدون يسو اللي جنوه بملو فتره. كزام يفترون روح بملو بمسكر النطيق عجو. وإذ أخذ ربك من بني آدم من ظهورهم ذريتهم. يا محمد جيتاهم كآدم جربوا لي ذريون والسدقزي. وأشهدهم على أنفسهم ألست بربكم. جيتاتشو هيدن لهو بمالت براساتشو لاس مسكراتشو. قالوا بلى شهدنا نرسم او جيتاتشنا مسكرنا لالو. اللهم اندزي بلاستنا كاكاتشو. ان تقولوا يوم القيامة انا كنا عن هذا غافلين. اللهم يوم القيامة كان يهن قدى يهن مسكر راساتشو لا مسكر على الرقاتشو تن ايمان زنجيوشنا نبر من داتلو بلو الله استنقق عجو. سنروهم كالله بزوية تجلس اللي نجر اللم. لزين ناصر جاء الله بقرآنه ويسألونك عن الروح. قل الروح من أمر ربي وما أوتيتم من العلم إلا قليلا. يا محمد سل روح يطيقوهال. روح يا الله قدائنا بلاتشو. سل روح يتسطاتشو. تقيت أوقات بتشانا وعلى الله. الله سبحانه وتعالى روحن كفتره بوهالا اسكا يوم القيامة كان درس يمفتره سو بمولو الله بطببه لآدم أسايو آدم كاياتشو لجو تشوست عندن يوم لجايتو بطام ماركو عينو يميا برانا دس من هونو ما جنيو يا ربي يه عينو يميا براو ما ناو بلو آدم الله انطيقا يه اللهم يه لجه داود نو بلو من لسلت آدمن قتلو ادميو سنتنو بلو طيقا اللهم يا آدم ادميو سلسا عمتنو علو آدمن يا ربي أربع عمت كنيلايك أنسنا لداود جأمرنات بمالت آدم تنلق سطوطا لنبي الله داود ستو يهن سطوطا ودبو حلالاي بعدم لاي من مززن دمي عمت عبت دمي قتلو درسنا يعلن يزارن درس بزيوسنا بقى سلاد دمت عجوني عمسكنا اللو والتابعين ومن تبعهم بإحسان إلى يوم الدين أما بعد أدنى تشاتكم السلام عليكم ورحمة الله وبركاته وزارة درساتكم من المجمرة تعلقوا درس الأدماشوش من ودا دراب لله تقربنا فياتي من سبمستكنا ومجمرة فياتي آدم عليه السلام نبينا ويسرسون قبل لتطيقوا نفسهم آدم نبينا انت رسول المحترم يقول الناس من نادنيا في الحديث الذي أخرجه ابن حبان في صحيحه أن النبي صلى الله عليه وسلم سئل عن آدم أنبي هو نبي صلى الله عليه وسلم آدم نبي نوائل قبل تطيقه قال نعم نبي مكلم آوى الله لما أكبر نبي نوائل لولا المسجد أبنه من نادنيا يوم القيامة كان سوى الشفاعم كلتا نبيات الزنب سهدوا والملوثم نبيات شن عليه الصلاة والسلام تذلسوا من حديث السلام التسمع أن الناس يذهبون إلى نوح فيقولون أنت أول الرسل بعث الله إلى أهل الأرض يوم القيامة كان سوى شغل نبي الله نوح يخبرنا نجل الله خلاكات رسوله مجمرة عنتنا الله جند أما لا تجنون بلو يطلقوا عليه تابع علماء فيهم من حديث وهذا نص صريح بأن نوح أول الرسل آدم رسول الله لمهون الله ومجمرة رسول نبي الله نوح لمهوناته يهيك التقنيان التراتاري لما عملكات حديثنا ملابه برسول الله بنبي اسمه حتى من لجنة على لمن القيات دغمه نبي من مريب الشايم الكبتل يهن ياهل سجد يهن ياهل سون يهن عدرج يهن عبتادرج يتبال من مريب من مقالتنا رسولكم يتسطون من مريب لهم جاستلالك دعوان جادرجنا سويت من جاستنكك اللاتنا أرماتو تشاكشن وسنبتو كلنداغنا تشوف تسفان نادر قالن سلالة الدرساتشن لمارسكاو ساهم وكفل عند درساتشن لا يكسس الأنبياء مرتفقا للنب الله سبحانه وتعالى هل النجر كمفتر بفيتوة لنجرة مجمرة يفتر عشان سوست نجروش من اندهونه أي تمام كآدم عليه السلام جمره اسك نبي محمد عليه الصلاة والسلام درسه تلاكوتن ونبياته اتشمنا يرسلوش بذات كذيان الله كقدامك ان جمره اسك عربك ان بيك ان بيك رامن ان دفترنا ملائكاوش مننا جمروش كمن ان دفتر عيتنا لكفل هل اتدقنا الله ان ديت آدم ان دفتر وإبليس ان تنقل ومجمره المأسية عالم الأرواح وين يروح عالم من عندهنا عدم لنبي الله داود كأدمي أربع عمد كأنسو بسطو تعمل كندت اندستو أي تمام ودوان نوت مرتاجين سن الشقاك بكفل سوس تمالتن مزاري درسا چلنه دقمو ملائكا وصلا عدم أصبو تنبرا حسا من عندهنا يوم حسا واجه الله تلك من دانهم اندت انداسا واجه የሐዋ አፈጣጠር የእብሊስ ውስወሳና የአደምና ሐዋ የተከለከሉትን ዛፍ መብላት የእነርሱም ከጀነት መባረርና የምድር ላይ ኑሯቸውን እንዲሁም የአደም ልጆች እንዴት ተጋብተው እንደተባዙ እናያለን። በመጀመሪያም በሱረቱል በቀራ ውስጥ አላህ እንደገለጸው وعلم آدم الأسماء كلها الله سبحانه وتعالى آدم يهل من نجر سما استماره سيدنا ابن عباس الزهن آية تفسير سيابراره فمن درنا بسماء لا يفتر النجر هلو يهي ترارانو يهي وحانو يهي انسسانو يهي قدمو براري وفنو ياله الله آدم استماره وعلو ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين كذب الله يفتر النجرش لملائكة وتشاكربو استنى أنت ونتنياكو ناتشو سماتشو النجرون ياله أدماتشو الله لملائكة وتشو الزهكا ونتنياكو ناتشو ياله لمن دنو لمن نسلاتشو ياله استمن سنة بغانا ما قويه قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم تادي الله لآدم يستمرون فطوراً بمنو لملائكة وچاسايتو سماتشو نقرون دالكزي ملائكة وچوم يا الله إنيا أنت كاستمرك الليلكو من مينت أوقات المنم أنت كنيا أواكي ستون ከኛም በእውቀትህ ልቀህ ትገኛለህ አሉ። ከዚያም መላኢካዎቹ ምንም ነገር መጥራት ሲያቅታቸው አላህ ሱብሓነሁ ወተዓላ ቃለ ያ አደም አንብዕሁም ቢአስማኢህም ያ አደም አንተ እስቲ የእነዚህን ፍጡራን ስም ምን እንደሆነ ለመላኢካዎች ንገራቸው አለ። ፈለማ አንብዕሁም ቢአስማኢህም አደምም የፍጡራንን ስም ዝርዝር አንድ በአንድ አድርጎ ለመላኢካው ሲነግራቸው ቃለ አለም አቁል ለኩም ኢኒ አዕለሙ ገይበ ሰማዋት ወልአርድ ወአዕለሙ ማ ትብዱነ ወማ ኩንቱም ተክቱሙን። አላህም ለመላኢካዎቹ እኔ የሰማይና የምድርን ምስጢር አዋቂና እናንተም ይፋ የምታደርጉትንና የምትሸሽጉትን አውቃለሁ አላልኳችሁም ወይ አለ። ክብር አድማጮቻችን፣ እዚህ ላይ አላህ ለምን ለመላኢካዎቹ ይፋ ያደረጋችሁትንና የሸሸጋችሁትን አውቃለሁ አለ። መላኢካዎቹስ ምን የሸሸጉት ነገር ነበር? እስቲ መልሱን አብረን እንመልከት። በክፍል ሁለት ደርስ ላይ እንዳየነው አላህ ለመላኢካዎቹ መጀመሪያ ጊዜ ምድር ላይ የኔን ወኪል ላኖር ነው ብሎ ነበር። ይህን ጊዜ መላኢካዎቹን በልባቸው والله فليخلق ربنا ما شاء جيتاچን የፈለገው مفتر فانه لا يخلق مخلوقا الا كنا اكرم منه على الله واعلم منه ከኛ የበለጠ الله ዘንድ አክረም የሆነና ከኛ በላይ ዕውቀት ያለውን ፍጡር الله አይፈጥርም ብለው በልባቸው አሰቡ። الله سبحانه وتعالى ያሰቡት ነገር ትክክል እንዳልሆነ አረጋገጠላቸው። ከኛ የበለጠ አክረም አይፈጥርም ላሉት አላህ መላኢካን በሙሉ ሰብስቦ ለአደም እንዲሰግዱለት በማድረግ ከነሱ የበለጠ አክረም አደረገው። ከኛ የበለጠ ዕውቀት ያለው አይፈጥርም ላሉት ደግሞ አደም የፍጡራንን ስም ሁሉ ሲጠራ መላኢካዎቹ ግን አንዱንም መጥራት አቃታቸው። ወደ አደም የጀነት ውስጥ ኑሮ ስንመለስ ከብዙ ጊዜ የጀነቱ ውስጥ ኖሮ በኋላ አደም ብቸኝነት አጠቃው። የሚያናግረው የለም፣ እሱ መመሳይ የለም። እሱ ሲበላ ሲጠጣ ሲተኛ መላኢካዎቹ ይህን አያደርጉም ነበር። ብቸኝነት በጣም አስቸገረውና ሆዱ ባባ። አንድ ቀን አደም ተኝቶ ሳለ አላህ ከአደም የግራ ጎኑ ላይ አንድ አጥንት ወስዶ በእጁ የሐዋን ቅርጽ ሰሯና አጥንቱን ስጋ አለበሰው። ነቢያችን አለይሂ ሰላቱ ወሰላም እንደገለጹልን በዓለም ላይ እስከ የውመል ቂያማ ቀን ድረስ ማንም ሴት ሐዋን በቁንጅናና በውበቷ የሚስተካከላት የለም አሉ። ከዚያም በቁንጅናና በውበት ያለምን ሴቶች በሁለተኛነት በላጭ ሆነችው ደግሞ የነብዩላህ ኢብራሂም ሚስት ሳራ እንደሆነች ገልጸውልናል። አዳምም ከእንቅልፉ ሲነሳ ሐዋን ካጠገቡ ቁጭ ብላ አገኛት። ምንድነሽ ብሎ ሲጠይቃት ሴት ነኝ አለችው። ለምን ተፈጠርሽ ብሎ ሲጠይቃት ውስጥ እንድትኖር ነው አለችው። ሴቶች እህቶቻችን ውስጥ እንድትኖር ነው ማለቷ ምን ማለቷ እንደሆነ ሳይገባችሁ አይቀርም። በዚህም አላህ የሚከተለውን በቁርአን ውስጥ ምንሆናል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها كالله آياته چوست كملكته چوست مالتنا كنفسات چولا مستوچات چوهن رستو عندتنا ربنا فتر الله چو وجعل بينكم مودة ورحمة كزيان بمحكلا چودتان النار خراحين عبرقا إن في ذلك لآيات لقوم يتفكرون يهم آية ما السر لم تشلو سوت بتشان يتقلص ولا بل إلى آية دقمر يا أيها الناس اتقوا ربكم الذي خلقكم من نفس واحدة إن أنت سوت هون كعند نفس فتراتهم كيتافرون وخلق منها زوجها وبث منهما رجالا كثيرا ونساء كذهم عندت نفس مستون فتر اللد كذهم كالنرسون بزوان دوچن الناس يتوچن عبازا علد آدم كحوا غار قومو سياورا ملائكا وچا ايتوت يتليج فطر بمهونا تقرمو نچم آدم سمانا يوكم بمالت ስማማነው በማለት ሊፈትኑ ጠየቁት። አደምን ሐዋ ተባላለች አላቸው። ለምን ሐዋ ተባለች ብለው ሲጠይቁት ህይወት ካለው ነገር ስለተፈጠረች ነው አላቸው። አደምና ሐዋ ጀነት ውስጥ እየኖሩ ሳለ ከአላህ መመሪያ መጣላቸው። ወያ አደም ስኩን አንተ ወዘውጁከ ጀነተ ፈኩላ ምን ሐይት فشئتما يا آدم أنت النامسته جنة استفلقاتشوتن يبلاتشوه نورو ولا تقربا هذه الشجرة فتكونا من الظالمين مقرقنه المنزاف اندات تتقود كظالموش واستندات تهونو فوسوس لهم الشيطان ليبدي لهما ما غوري أنهما من سوآتهما شيطان يتشفنون حفرة سقاتشون لياساي ويمراقطاتشون لياقوماتشون ما وسوس جمرا وقال ما نهاكما ربكما عن هذه الشجرة إلا أن تكونا ملكين أو تكونا من الخالدين الله ينزا في كلكلاتشوكو ملائكة وچنداتهونو وإن لزلالم جنة استنداتهونونا إيالا ما وسوس جمرا وقاسمهما إني لكما لمن الناصحين إني أنتنعو النقرنو إيامكر قواتشو واللهوت فلو مال اللاتشو فدلاهما بغرور بوشتا تال اللاتشو ويم أسم السلباتشو فلما ذاك الشجرة بدت لهما سوآتهما وطفقا يقصفان عليهما من ورق الجنة يتكلكلتن زاف دبلو ودياو لبساتشو كلاتشو لا ولك إيالا مريت لاسي ودك راقوتاتشو قومو تنزيقزي لجنة زاف كتالي يبترسو حفرة سقاتشو مشفا جمرو الزلاي ماستاوسن من نودونا قربينو عدمنا حوا تفاوهم أبل بلو يمين በቁርአናችን ውስጥ ሆነ በሐዲስ ውስጥ ምንም የተጠቀሰ ነገር የለም። አላህ ያለው ተለማ ዛቀ ሸጀራ ዛፏን የቀመሱ ጊዜ ብሎ ነው የገለጸልን። ወናዳሁማ ረብሁማ አለም አንሃኩማ አንትልኩመ ሸጀራ አላህን ጠራቸውና ይህችን ዛፍ አትንኩ ብዬ አልከለከልኳችሁም ወይ وأقول لكما إن الشيطان لكما عدو مبين شيطان የእናንተ ጠላት ነው ብዬ አላስጠነቀቅኳችሁም ወይ አለ። በሰሒህ አልቡኻሪ እና በሙስሊም ላይ እንደተገለጸው አቡ ሁሬራ እንደዘገቡት ነቢዩ ሰለላሁ ዐለይሂ ወሰለም አደም ዛፉን እንዲበላ የገፋፋው ሐዋ ነች ብለዋል። አደምና ሐዋ ልክ ዛፉን እንደበሉ ጨርቃቸው ሲወደቅ እነሱም ጥፋት እንዳጠፉ አወቁ። ጀነት ውስጥም ልክ እንደሚያመልጥ ሰው ሆነው መሮጥ ሲጀምሩ ነበር አላህ የጠራቸው። ያ አደም ከኔ ነው ወይ የምትሸሸው? ወዴትስ ነው የምትሸሸው ብሎ ጠየቀው። አደምም አንተን ሸሽቼ አይደለም፣ ነገር ግን ራቁቴን መቆሜ አፍሬበት ነው አለ። ከዚያ ጊዜ ጀምሮ ራቁት መሆኑ በአደም ዙርያዎች ላይ አሳፋሪ ነገር ሆኖ ቀርቷል። አደምም በጥፋቱ ስላመነና አላህ ስለማረው አላህ ከዚህ የሚከተለውን ዱዓ አስተማረው። ቃለ ረበና ዘለምና አንፉሰና፣ ያ አላህ ነፍሳችንን በደል ነው፣ ይህንን ዛፍ በመብላታችን ነፍሳችንን በደል ነው። ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን፣ ካልማርከንና ረሕመት ካላደረክልን ከሳራ ከሚገቡ ሰዎች አንዱ እንሆናለን ብለው አላህን ለመኑ። ቃለ እህቢጡ ባዕዱኩም ሊባዕድን አድው፣ አላህም ከዚህች ጀነት ውስጥ ውጡ፣ ከሸይጣንም ጋር የዘላለም ጠላት ናችሁ። ወለኩም ፊል አርድ ሙስተቀሩን ወመታኡን ኢላሂን፣ ምድር ላይም እስከተወሰደ ጊዜ ድረስ ትኖራላችሁ፣ እንዲሁም በምድር ላይ ሙስተቀር አለላችሁ አለ። ኢብኑ አባስም ረዲያላሁ አንሁ ወለኩም ፊል አርድ ሙስተቀር የሚለውን ሲፈስሩት ቀብር ማለት ነው ብለዋል። ቃለ ፊሃ ተሕየውነ ወፊሃ ተሙቱነ ወሚንሃ ቱኽረጁን፣ በመጨረሻም አላህ ለአደምና ሐዋ እጣቸውን ሲነግራቸው ምድር ላይ ትኖራላችሁ፣ ምድር ላይ ትሞታላችሁ፣ ከምድር ውስጥም ትወጣላችሁ አላቸው። በዚህ አይነት ሁኔታ አደምና ሐዋ እንዲሁም እብሊስ ከጀነት ተባረው ወደ ምድር ተሰደዱ። አደም ወደ ምድር በወረደ ጊዜ ህንድ አገር ላይ ሲያርፍ፣ ሐዋ ደግሞ ጅዳ ላይ ነበር ያረፈችው። አደምም ለብዙ ጊዜ ከፈለጋት በኋላ አረፋ ላይ ተገናኙ። አረፋ የተባለው ቃል የመጣው ተዓረፋ ወይም ተዋወቁ ከሚለው ቃል ነው። አደምና ሐዋ ከጀነት ተባረው ምድር ላይ ከተገናኙ በኋላ በምድር ላይ አደምም ለኑሮ የሚያስፈልገውን ነገር እንደ አናጢነት ብረትን ማቅለጥና መጠቀም፣ መሳሪያዎችን ማምረት አውቆ ነበር መኖር የጀመረው። እንዲሁም ለሸርዓቸው የአላህን መመሪያ እየተቀበለ ከሐዋ ጋር አንድ ላይ መኖር ጀመሩ። ከመመሪያዎቹ ውስጥ አንዱ የአደም ልጆች እንዴት እንደሚጋቡ የሚገልጽበት ሕግ ነበር። ሐዋ በወለደች ቁጥር መንታ መንታ ነበር የምትወልደው። ጠበሪ በዘገቡት ሐዲስ ላይ ሐዋ በሀያ ጊዜ እርግዝና ውስጥ አርባ ልጆችን ወልዳለች አሉ። የአላህ ሕግ በዚያን ጊዜ በአንድ ቀን ከአንድ ሆድ የወጡ ልጆች መጋባት አይችሉም። ይህም ማለት ከዚያ በፊት ካለው መንታ ጋር ወይም ከዛ በኋላ ካለው መንታ ጋር ብቻ ነበር መጋባት የሚችሉት። በእንደዚህ አይነት ሁኔታ ተባዝተው በብዙ ሺህ የሚቆጠሩ ሰዎች ሆኑ። ነቢያቸውም አደም ሲሆን ሁሉም ሰዎች በአላህ አንድነት የሚያምኑ አንድ ኡመት ነበሩ። በሚቀጥለው ሳምንት ለመጀመሪያ ጊዜ ምድር ላይ እንዴት ደም እንደፈሰሰ የቃቢል ሚስቱን ይዞ አገሩን ለቆ መሸሽ፣ ቃቢል ከአደም አባቱ ተገንጥሎ ተዋልዶ ተባስቶ ሌላ ፈሳድ የሰፈነበት ኡመት መመስረቱን፣ በመጨረሻም ስለ አደም አለይሂ ሰላም የአሟሟት ሁኔታና የአቀባበር አኳኋን እናያለን። በመጨረሻም አደምን ስለተካው የመጀመሪያው ነቢይ እንዲሁም ከቃቢል የሸር ሀገር እንዴት ፈሳድ ወደ ሰላማዊ የአደም ልጆች ዘንድ እንደተላለፈ እንመለከታለን። ሱብሓነከ አላሁመ ወቢሐምድከ አሽሀዱ አላ ኢላሀ ኢላ አንት አስተግፊሩከ ወአቱቡ ኢለይክ። والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، አድማጮቻችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የነብያቶች ታሪክ ተብሎ የሚጠራው ድርሳችንን በመከተል ባለፈው ሳምንት በክፍል 3 ላይ እንዳየነው አደም ከጀነት ከተባረረ በኋላ ምድር ላይ መኖር በጀመረበት ጊዜ ዘርያው ተባስቶ በብዙ ሺ የሚቆጠር ድርሱ ነበር። በዚህ ጊዜ አደም ልጆች በአላህ አንድነት የሚያምኑ አንድ ኡመት ሆነው ይኖሩ ነበር። የአደም የመጀመሪያው ልጅ ቃቢል በእርሻ ላይ የተሰማራና ጸባዩ ደግሞ አስቸጋሪ ነበር። ሀቢል ደግሞ በእረኝነት የተሰማራ ጥሩ ጸባይ ነበር። ቃቢል መልኳ መጠነኛ የሆነችዋን የሀቢልን እህት እንዲያገባ፣ እንዲሁም ሀቢል ደግሞ በጣም ቆንጆ የሆነችዋን የቃቢልን እህት እንዲያገባ ተወሰነ። ቃቢል ግን ቆንጆ እህቱን ለሀቢል ለመስጠት አልፈለገም። እሱ ለራሱ ፈለጋት። ሸርዑ ግን በዚያን ጊዜ በአንድ ቀን ከአንድ ሆድ የወጡ ልጆች መጋባት አይችሉም። ይህን ህግ ቃቢል አልወደደውም። ሌላው በዚያን ጊዜ የአደም ልጆች ማከናወን የነበረባቸው ነገር ለአላህ ቁርባን ማቅረብ ነበር። ቁርባኑንም አላህ ለመቀበሉ ምልክቱ ቁርባኑን እሳት የነካው ወይም የበላው ከሆነ ብቻ ነው። ቃቢልና ሀቢልም ቁርባኑን ሊያቀርቡ ሲዘጋጁ ሀቢል በጣም ጥሩ የሆነ ነገር ፈልጎ ለቁርባን አቀረበ። ቃቢል ግን የተበላሸና የሸተተ የእርሻ ገለባ ይዞ መጣ። ቁርባኑንም አስቀምጠው ከሄዱ በኋላ በሚቀጥለው ቀን ሲመለሱ የሀቢልን ቁርባን እሳት ሲበላው፣ ማለትም አላህ ተቀብሎት፣ የቃቢልን ቁርባን ግን እንዳለ ሆኖ አገኙት። በዚህ የተነሳ ቃቢል ሀቢል ላይ በጣም ተናደደ። ይህን አጋጣሚ ተጠቅሞ ሸይጣን መጥቶ ለቃቢል ወንድምህን ግደል በማለት መወስወስ ጀመረ። አላህ ስብሓነሁ ወተዓላ የእነሱን ግጭት አስመልክቶ በሱረቱ ማኢዳ ላይ በግልጽ አስፍሮልናል። ወትሉ ዓለይህም ነበአ ብኒ አደመ ብልሐቅ እዝ ቀረባ ቁርባናን ፈትቁብለ ምን አሐድህማ ወለም ዩተቀበል ምን አልአኸር። ያ ሙሐመድ፣ ስለ አደም ልጆ ለኡመትህ በሐቅ ነገራቸው። ሁለቱን ቁርባን አቅርበው ከአንዱ ተቀብለን ከሌላው ሳንቀበል ስንቀር። ቃለ ለአቅቱለነክ ቃለ ኢነማ የተቀበል ላሁ ምን ልሙተቂን። ቃቢልም ለሀቢል እገልሃለሁ ባለው ጊዜ ሀቢልም አላህ የሚቀበለው አላህን ከሚፈሩ ሰዎች ብቻ ነው አለው። ለኢን በሰተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጥን የድየ ኢለይከ ሊአቅቱለክ። አንተ ልትገለኝ እጅህን ብሰነዝር እኔ እጅን ልገልህ አልሰነዝረውም። ምክንያቱም إني أخاف الله رب العالمين إني الله نفر الله ألم إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين. إني بمجدل متقنيهم معسيانا أنتم يعلبهم معسيائزة የጀሃነም ሰው እንድትሆን እፈልጋለሁ፣ ይህም የዛሊሞች ጀዛ ነውና አለ። ፈጠዋአት ለሁ ነፍሱሁ ቀትለ አኺህ ፈቀተለሁ ፈአስበሐ ምን አልኻስሪን። ነፍሱን ወንድሙን መግደል ታዘዘችና ወንድሙን ገሎት ኸሳራ ውስጥ ከገቡት አንዱ ሆነ። የአገዳደሉ ሁኔታ በተፍሲር ላይ እንደተገለጸልን ሀቢል በተኛበት በዚያ በጨለማ ምሽት ቃቢል መጥቶ በጣም ትልቅ ድንጋይ አንስቶ የሀቢል ራስ ላይ ወርውሮ ገደለው። ለመጀመሪያ ጊዜ ደም ምድር ላይ ፈሰሰ። ለመጀመሪያ ጊዜ የሰው ልጅ የተገደለበት አጋጣሚ ነበር። ከዛን ቀን ጀምሮ እስከ የውመል ቂያማ ቀን ድረስ በግፍ የሚፈሰው ደም በሙሉ በቃቢን ሚዛን ላይ በማዕስያነት እንደሚሰፍር ረሱል አለይሂ ሰላቱ ወሰላም ተናግረዋል። ቃቢልም ወዲያው ደንግጦ ሬሳውን ምን እንደሚያደርገው አጣ። የዚህ ምክንያት ከዚህ በፊት ሰው ሞቶ ቀብረው አያውቁም ነበር። ቃቢልም የወንድሙ ሬሳ ተሸክሞ መጓዝ ጀመረ። ሱብሓነላህ፣ የት እንደሚሄድ አያውቅም። ይህም በእንዲህ እንዳለ فبعث الله غرابا يبحث في الارض ليريه كيف يواري سوءة اخيه الله انديت وندمم مقبر اندمچن لماسايت بلو ሁለት ቁራዎችን ላከበት። እነዚህ ሁለት ቁራዎች ቃቢል እያያቸው መጣላት ጀመሩና አንዱ ሌላው ገደለ። አንዱ ሌላውን ገደለና ገዳዩ ቁራ በእግሩ መሬቱን ጫር ጫር አድርጎ መሬቱን ከቆፈረ በኋላ የሞተውን ቁራ አንከባሎ ጉድጓድ ውስጥ ከተተው። አሁንም መሬቱን እየጫረ አፈሩን አለበሰው። ይህም ባየ ጊዜ ቃቢል ይልቅ የባሰ ከባድ ጸጸት ውስጥ ገባና قَالَ يَا وَيْلَتَا أَعَجَزْتُ أَنْ أَكُونَ مِثْلَ هَذَا الْغُرَابِ فَأُوَارِيَ سَوْءَةَ أَخِي فَأَصْبَحَ مِنَ النَّادِمِينَ ወይኔ ጉዴ አለ፣ እንደዚህ ቁራ እንኳን የወንድሜ ሬሳ መቅበር አለመቻሌ በማለት ትልቅ ጸጸት ውስጥ ገባ። የአላህ ሱና ሆኖ ከዚያን ጊዜ ጀምሮ ማንኛውም ሰው ወንድሙን በግፍ ሲገድል ከባድና አስከፊ እንዲሁም ለሞት የሚያደርሰው ጸጸት ውስጥ ያስገባዋል ተብሏል። ለዚህም ማስረጃ በሰው ልጅ ታሪክ ላይ በብዛት የታየና በዘመናችንም ብዙ የደረሰና የተወራለት ጉዳይ ነው። ቃቢል ወንድሙን ከቀበረ በኋላ ሚስቱን ይዞ አገሪቱን ለቆ ጠፋ። የሄደበትም አገር ተዋልዶ ተባስቶ ፈሳድና ጥፋት በመሃላቸው ሰፍኖ እንደ አንድ የተለየ ኡመት ሆኖ መኖር ጀመሩ። የአደም ልጆችም ለመጀመሪያ ጊዜ በተለያየ ጥላ ስር ይኖሩ ጀመር። የኸይር ጥላና የሸር ጥላ ማለት ነው። አደምን በዛ በሚወደው ልጁ መገደል እጅግ በጣም ስላዘነ ይህንንም ሐዘን ሊያቃልልለት አላሁ ስብሓነሁ ወተዓላ መሐሪውና ርኅራኅ ያለው ጌታችን ለአደም ሌላ ሺፍ ተብሎ የሚጠራ ልጅ ረዘቀው። ሺፍ ማለትም ሂበቱላህ ወይም ከአላህ የተሰጠ ዚያዳ ወይም ተጨማሪ ስጦታ ማለት ነው። ሺፍም እንዳደገ አደም ሁሉንም ባይሆን አብዛኛውን የአደምን እውቀትና ብልሃት ለሺፍ አስተማረው። የቀንና የሌሊትን ሰዓቶች እንዲሁም በዚህ ሰዓቶች ውስጥ የሚደረጉትን ኢባዳዎች አስተማረው። በእንደዚህ አይነት ሁኔታ አደም ከመሞቱ በፊት ልጁን ለነቢይነት አዘጋጀው። አባታችን አደምም የተከተበለት ዕድሜ 1000 ነበር። ነገር ግን ከ960 ዓመት በኋላ የመሞቻው ቀናቶ ሲቃረብ እዝራኤል መጣበት። አደምም ገና የተከተበልኝን ዕድሜ አልጨረስኩም፣ 40 ዓመት እኮ ቀርቷል በማለት ተቆጥቶ እዝራኤልን መለሰው። ባለፈው ደርሳችን ታስታውሱ እንደሆን የሩህ ዓለም በሚለው ክፍል ውስጥ እንዳየነው አላህ ለአደም እስከ የውመል ቂያማ ቀን ድረስ የሚወለዱትን ልጆቹን በጥበቡ አሳይቶት ነበር። አደምም ነቢዩላህ ዳውድ አይነ መሐከል የነበረውን ኑር ወይም ብርሃን አይቶ ከልጆቹ በሙሉ በጣም ወደደው። ያ አላህ ከኔ 40 ዓመት ቀንሰህ ለዳውድ ስጠውና 100 ዓመት ሙላለት ብሎ ነበር። አሁን አደም ሞት ሲመጣበት እንደ ስጦታ የሰጠውንም 40 ዓመት ረሳ። በዚህም ምክንያት ረሱል ሰለላሁ ዐለይሂ ወሰለም አደም ረሳ፣ ልጆቹም ረሱ፣ አደም ከደ፣ ልጆቹም ከዱ፣ አደም ተሳሳተ፣ ልጆቹም ተሳሳቱ አሉ ዐለይሂ ሰላቱ ወሰላም። ኢማም አህመድ እንደዘገቡት ኦበይ ኢብኑ ካብ የተባሉት ታላቅ ዓሊም ሶሓባ ከዚህ የሚከተለውን አሉ። አደም መሞቻው የተቃረበ ጊዜ ለልጆቹ የጀነት ፍራፍሬ ያሰኝቶኛልና ሂዱና ፈልጉልኝ አላቸው። ልጆቹም የጀነትን ፍራፍሬ ለመፈለግ ከቤት ወጥተው ሲዞሩ መላእክቶች በሰው መልክ ሆነው ፋስ፣ ዶማና ካፋ እንዲሁም ከፈንና ምስክ ከጀነት ይዘው ወደ አደም ቤት እያመሩ ሳለ ተገናኙ። መላእክቶቹም ያ በኒ አደም ምን እየፈለጋችሁ ነው ብለው ጠየቋቸው። አባታችን ታሟል የጀነት ፍራፍሬ አምሮታል ባሉ ጊዜ መላእክቶቹም ነው ተመለሱ፣ አባታችሁ ፍራፍሬ የሚበላበት ጊዜ የለውም አሉ። ሱብሃንአላህ። ይህ የመላእክቶች አባባል የሚያስታውሰን በሱረቱል አዕራፍ ላይ አላህ የጠቀሰውን አያ ነው። ወሊኩል ኡመቲን አጀል فَإِذَا جَاءَ أَجَلُهُمْ لَا يَسْتَأْخِرُونَ سَاعَةً وَلَا يَسْتَقْدِمُونَ لَهُمْ أُمَّةٌ يَتَوَسَّنَنَّتْ أَجَلٌ عَلَى لَهُمْ سَوْءٌ يَتَوَسَّنَنَّتْ أَجَلٌ وَيَمُوتُونَ غِزِي عَلَى يَأْتِي أَجَلُ يَمَتَّاجِ غِزِي عَنْدِتْ سَاعَةٌ كُنْ وَدَهَالَا تَقْوِيَم لَعَنْدِتْ سَاعَةٌ كُنْ وَدَفِيتَ تَقْدِمَم مَعَ اللَّهِ لَذِهِمْ نَوْ ሙእሚን ምን ጊዜም ከማዕሲያ ቶሎ ተውባ ማድረግ ያለበት። አላህ ተውባ ከሚያዘውትሩና እስትግፋር ከሚያደርጉ ሰዎች ያድርገን። ወደ ደርሳችንም ስንመለስ መላእክቶቹም ልክ እቤት እንደደረሱ ሐዋ መላእክቶች እንደሆኑ አወቀችና ሮጣ አደም ላይ ተጠመጠመችበት። መሞቻው ጊዜ እንደደረሰ አወቀች። አደምም ዞር በይ አንቺ ነሽ ያንንም ከዛፉ እንደበላ የገፋፋሽን አሁንም ደግሞ እኔና መላእክቶች እንደብቻዬ ተይኝ አላት። መላእክቶቹም የአደምን ሩህ ወስደው አጥበውት ከፈነው ሰገዱበት። መሬቱንም ቆፍረው አደምን ቀብረውት አፈር ካለበሱት በኋላ ያ በኒ አደም ከዛሬ ጀምሮ ሰው ከሞተባችሁ ያቀባበራችሁ ሱና በእንደዚህ አይነት ሁኔታ ነው በማለት እንዴት ሙታኖቻቸውን እንደሚቀብሩ አስተምረዋቸው ሄዱ። በዚህ አይነት ሁኔታ ሺፍ ለሰው ልጅ የሚቀጥለው ነብይ ሆኖ የአደምን ልጆች መምራት ጀመረ። قال ابو ذر في حديثه عن رسول الله صلى الله عليه وسلم ابا ذر رضي الله عنه تذكرت حديث رسول صلى الله عليه وسلم كذي المكتلون علم ان الله انزل 100 صحيفه واربع صحف انزل منها على شيف 50 صحيفه صحيح مسلم አላህ 104 ኪታቦችን በነብያቶችና በረሱሎች ላይ አውርዶ ነበር። 104 ኪታቦችን በነብያቶችን አውርዶ ነበር። ከነዚህም ውስጥ 50ውን ኪታቦች ሺፍ ላይ ነበር ያወረደው አሉ። ሺፍም ከአላህ የሚመጣለት መመሪያ በመመርከዝ በወገን ወጭና ሐሰላም ሰፈነበትና ከፈሳድ የጠራ አገዛዝ መሰረተ። በተቃራኒ ደግሞ በቃቢል ዙሪያዎች መሃል ፈሳድ ሰፍኖ እንዲያውም ደም መፋሰስ ጀመሩ። ከዚህም አልፎ በአገራቸው የሚያልፉትን መንገደኞች ከሺፍ ተከታዮች የሆኑትን መንገድ ላይ እየጠበቁ መንደል ጀመሩ። ሌላው አዲስ የፈሳድ ድርጊት የጀመሩት እክትላጥ ወይም የወንዶችና የሴቶች ተገላልጦ በአደባባይ ላይ መደባለቅ ነበር። በዚህም የተነሳ ሺፍ በተከታዮቹ ላይ ከቃቢል ወንዶችና ሴቶች ጋር መደባለቅ ሐራም አደረገባቸው። አላህ የነብዩ ሙሐመድን ኡመት ሴቶች ሲያስጠነቅቅ ወላ ተበረጅነ ተበሩጀል ጃሂልየቱል ኡላ እንደ መጀመሪያዎቹ ጃሂሎች እንደ አደም ልጆች ማለት ነው በማጌጥ አትገላለጡ ወይም ተጋጊጣችሁ አደባባይ ላይ አትውጡ አለ። ሰይድና ኢብኑ አባስ ረዲየላሁ ዐንሁ ይህን አያ ሲተረጉሙ ከአደም ዙሪያዎች አንዱ ወገን ሜዳ ላይ ሲኖር ሌላው ወገን ደግሞ ተራራ ላይ ይኖር ነበር አሉ። ይህም ማለት ሜዳ ላይ የሚኖሩት ፈሳድ የበዛባቸው የቃድን ዙሪያዎች ሲሆኑ ተራራ ተራራ ላይ ደግሞ የሚኖሩት የነብዩ ሼፍ ተከታዮችና ኸይር የበዛባቸው ናቸው አሉ። የሼፍ ተከታዮች ወንዶቻቸው ቆንጆ ሲሆኑ ሴቶቻቸው ግን መልካቸው መጠነኛ ነበር። የቃቢል ተከታዮች ደግሞ ሴቶቻቸው በጣም ቆንጆች ሲሆኑ ወንዶቻቸው መልካቸው መጠነኛ ነበር አሉ። አንድ ቀን እብሊስ በወጣት ልጅ ተመስሎ ከቃቢል ተከታይ ለሆኑት አንዱ ሰው መጥቶ እኔ ስራ ፈላጊ ነኝ አንተ ጋር ላገልግልህ ቀጠረኝ በማለት ተቀጥሮ ማገልገል ጀመረ። እንግዲህ ተመልከቱ የጠነሰሰው ነገር አለ ማለት ነው። እብሊስም ሰውየውን እያገለገለው ሳለ እረኞች ድምፅ የሚያስተጋቡበትን ዕቃ ተጠቅሞ ከዚህ በፊት የሰው ልጅ ጆሮ ሰምቶ የማያውቀውን ሙዚቃ ለመጀመሪያ ጊዜ አሰማቸው። ይህ ሙዚቃ ለአካባቢው ሰው ሲዳረስ ሰው ተረባርቦ ይህን አስገራሚ ሙዚቃ መስማት ጀመረ። ከዚያም እንደ በዓል አድርገው በዓመት አንድ ቀን መርጠው የቃቢል ተከታዮች በሙሉ ያከብሩት ጀመር። እብኑ አባስም ቀጥለው ሲናገሩ የቃቢል ተከታዮች በዚህ ለፈሳድ በመረጡት ቀን ፈየተበረጀ ንሳኡ ልርጃል ወየተዘየነ ርጃሉ ለሁነ፣ ሴቶቻቸውም ለወንዶቹ አጊጠው ይወጡ ጀመር፣ ወንዶቻቸውም ለሴቶቹ ማጌጥ ጀመሩ። ከሼፍ ተከታዮች አንድ ሰው በድንገት ይህን በዓላቸውን ከሩቅ አይቶ ቀስ ብሎ መሀላቸው ገባ። የሴቶቹን ቁንጅናና ውበት አይቶ በጣም ተገረመ። ወደ ተራራ ወይም ወደ ሀገሩ ተመልሶ ለሼፍ ተከታዮች ሄዶ ነገራቸው። የሚቀጥለውን የበዓል ቀን በመጠበቅ የሼፍ ተከታዮች ማንም ሳያያቸው ሾልከው ሄደው በዓሉ ያለበት ቦታ ተደባለቁ። እብሊስም የጠነሰሰው ይህን ፈልጎ ሲሆን ለመጀመሪያ ጊዜ ዚና በአደም ልጆች መካከል ተካሄደ። ታዲያ በዚህም የተነሳ አላህ የነቢዩን አለይሂ ሰላቱ ወሰላም እመቶች ሲያስጠነቅቅ ሴቶቹን በተለይ ወላ ተበረጅነ ተበርጀል ጃሂልየት ልኡላ፣ እንደ መጀመሪያዎቹ ጃሂሎች በማጌጥ ተገላልጣችሁ አትደባለቁ ብሎ ያስጠነቀቀው ነቢያቸውን ሼፍ ተው ከቃቢል ሰዎች ጋር አትደባለቁ ቢላቸው አሻፈረኝ አሉ። የቃቢል ሴቶች ቁንጅና አታለላቸው። በየዓመቱ ከተራራው እየጠፉ የሚሄዱ ሰዎች ቁጥር ሲበዛ የሼፍ ተከታዮች ሰዎች ብዛት እየቀነሰ መጣ። ሼፍም ይህ ሁኔታ አስፈርቶት ተው ወደ ቃቢል አገር አትሄዱ እያለ ተከታዮቹን እየመከረ ሳለ ማንም በዱንያ ላይ የሚቀር የለም፣ አጀሉ ደርሶ ሞተ። አድማጮቻችን እንሻአላህ በሚመጣው ደርሳችን ላይ የሚቀጥለው ነቢይ ኢድሪስ አለይሂ ሰላም ይህን አስከፊና አስጠያፊ ችግር እንዴት እንደተቋቋመው እንመለከታለን። ስላዳመጣችሁኝ አመሰግናለሁ። ላስታውሳችሁ የምወደው ነገር ዓመቱን በሙሉ እንደ ጾመ ሰው አላህ ዘንድ እንዲቆጠርልን የሸዋልን ጾም ሳንረሳ በርትተን እንጹም። አላህ የጾማችሁትን የረመዳን ወርም አላህ ይቀበላችሁ። ስብሓነከ አላሁመ ወቢሐምድክ አሽሀዱ አላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።